ምስጋናዬን እያቀረብ አንተ ደስ ይለኛል። በከንቱ በሚጥሉኝ ፊት ሞገስ አጎናጽፈኛል። ዓለም ብትሰርዘኝም ሕይወት መዝገብ አውቆኛል። እስከ መጨረሻው ድረስ ሕይወቴ ባንተ ይጸናል። ምስጋናዬን እያቀረብ አንተ ደስ ይለኛል። በከንቱ በሚጥሉኝ ፊት ሞገስ አጎናጽፈኛል። ዓለም ብትሰርዘኝም ሕይወት መዝገብ አውቆኛል። እስከ መጨረሻው ድረስ ሕይወቴ ባንተ ይጸናል። እጅግ ተቸግሬ ስማጽን አይቼ እኔ ካንተ ጋር አትፍራ ያልከኝ በመጽናናት ሞልተ ደስታ አስታጥቀኛለ። የእስራኤል አምላክ ሆይ ለዘላለም እድል ፈንታይ ነ ታማኝነቱን አይቼ እጄን ልቤን ሰጠሁት። ያለዋቂዎች ልቦና በሰዎች ተስፋ ያደርጋል፣ ግን እግዚአብሔር ብቻ ደህንነትን ያዘጋጃል። እግዚአብሔርን ተስፋ ያደረግ ታማኝነቱን አይቼ እጄን ልቤን ሰጠሁት። ያለዋቂዎች ልቦና በሰዎች ተስፋ ያደርጋል፣ ግን እግዚአብሔር ብቻ ደህንነትን ያዘጋጃል። እጅግ ተቸግሬ ስማጽን አይቼ እኔ ካንተ ጋር ነኝ አትፍራ ያልከኝ በመጽናናት ሞልተ ደስታ ታስታጥቀኛለ። የእስራኤል አምላክ ሆይ ለዘላለም እድል ፈንታዬ